الرحيم حميم والكتاب المبين إنا جعلناه قرآنا عربيا لعلكم تعقلون وإنه في أم الكتاب لدينا لعلي حكيم أفنضرب عنكم الذكر صفحا أن كنتم قوما مسرفين وكم أرسلنا من نبي في الأولين وما يأتيهم من نبي إلا كانوا به يستهزئون فأهلكنا أشد منهم بطشا ومضى مثل الأولين ولئن سألتهم من خلق السماوات والأرض ليقولن خلقهن العزيز العليم الذي جعل لكم الأرض مهدا وجعل لكم فيها سبلا لعلكم تهتدون والذي نزل من السماء ماء بقدر فأنشرنا به بلدة ميتا كذلك تخرجون بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الكريم እህቶች الله جل وعلا فقدك هنا زاري سورة الزخرف عبرن يمنا يهونال سورة الزخرف مكة ومعراف لك سورة الزخرف وآياتها 89 سمانيا زتن قرآناوي أنكسوچين دوستوا أكاتا زالك እህትنا وندموت سورة الزخرف እንደተለመደው የመካ ማዕራፎች ተናወለت أسس العقيدة الإسلامية وأصول الإيمان መሰረታዊ የሆኑ የእምነት ጉዳዮች ላይ ትኩረት ሰጣ የምታስተምር ማዕራፍ ነች ለምሳሌ الإيمان بالوحدانية እጅግ የምንወደው የምናፈቅረው ብለን የምንፎክረውን ሃያሉን አምላክ ብቸኝነቱን በመግለጽ በእምነት ጉዳይ ላይ ሰይር የሰደደ ትምህርት ሰጠናለች ወብርሳለቲ እንደዚሁም ደግሞ ረሱላ ሰለም ትክክለኛ የአምላክ ነብይ መሆናቸውንም የሚገልጹ ቁርአናዊ አያቶችን በመጠቆም ታስተምረናለች ወብልበዕስ ወልጀዛ ከሸእኒ ሳኢር ሱወር አልመክያ እንደተቀሩ የመካ ማዕራፎች ይህችም ሱረቱ ዙኽሩፍ በእምነት ጉዳይ ላይ ለየት ያለ ትኩረት ሰጣ የምታስተምረነች ማለት ነው ለምሳሌ الله جل وعلا ብቸኛ እና ሃያል አምላክ መሆኑን የሚጠቁም ለምሳሌ ሰማት ሰባትን እንደፈጠረ ምድርን እንደገነባ ተራሮችን ምድር ላይ እንደቸከለ ባህርንና ወንዞችን ምድር ላይ እንዲፈሱ እንዳደረገ እንደዚሁም ደግሞ ባህር ላይ መርከቦች እንዲጓዙ ያደረገ ብቸኛ እና ሃያል አምላክ መሆኑን እንስሳቶችን የፈጠረ መሆኑን ግመል የተለያዩ እንስሳቶችን ለሰው ልጆች ያገራ መሆኑን በምግብነትም በመጓጓዣነትም እንዲጠቀሙባቸው ያደረገ ብቸኛና ሃያል አምላክ አላህ መሆኑን ትገልጽና በአላህ ጉዳይ ላይ ያለንን እምነት እንድንፈትሽ ወደ አላህ ይበልጥ እንድንቀርብ የምትነግረን ምዕራፍ ሆና እናገኛታለን ሌላው تناولت السورة ما كان عليه المجتمع الجاهلي من الخرافات والوثنيات فقد كانوا يكرهون البنات ايه كرسول الله صلى الله عليه وسلم ملاك بستفيت ينبروا يا جاهلية مهابرسب نسيت الجوتش ينبرون اجيك كفارنا يورد استساسب قرآن لاي ازيش مراف لاي يتقمننا يا استساسباتشو يتبلاش كسو ما يتبك مهنو بمكونن ሴት ልጆች የአላህ ኒዕማ እንደሆኑ እንደ ወንድ ፍጡር እንደሆኑ ሊከበሩ ሊደነቁ ቦታ ሊሰጣቸው የሚገባቸው ተላላቅ የምድራችን እንቁ እንደሆኑ ይህ ምዕራፍ ጥቁም ያሰጠናል። ከዛ ውጭ ግን ለሴት ልጆች ያለ የተበላሸውን እይታ ቁርአን እግረ መንገዱን አርሞት ይሄዳል። ሴቶችን ከመጥላታቸው የተነሳ የአረቡ ማህበረሰብ ምን አረብ ብቻ ወደ አይሁዳውም ታሪክ ብትሄዱ አይሁዶቹ ሴት ልጅ ሰው ነች አይደለችም እያለ እስከ ቅርብ ዘመን ድረስ የሚከራከር ማህበረሰብ ነው። ከዛ በኋላ ትንሽ አሻሽለው ከተወሰነ ጊዜ በኋላ ደግሞ ሴት ልጅ በትክክል ሰው ነች ግን የተፈጠረችው ወንድን ለማገልገል ነው የሚል ሐሳብ እስከ ቅርብ ድረስ ያራምዱ ነበር። አላሁ ጀለ ወዓላ ግን ይሄን ሁሉ የተበላሸ አስተሳሰብ ገደል ይከትና ሴት ልጅ ማለት ወለቀድ ከረምና በኒ አደም የአደም ልጅ ነች አክብረናታል ሰው ነች እንደናንተው ይሄ የተሳሳተና የተበላሸ ሐሳባችሁን ገደል ክተቱት ብሎ ቁርአን ይሄን አስተሳሰብ ክፉኛ ኮንኖ ከዚህ አስተሳሰብ እንድንወጣ ያደረገ ድል ነው። ሴቶች እንኳን ደስ አላችሁ። ቁርአን ባይመጣ ኖሮ ወንዶቹ እንዴት እንደሚያረክሷችሁ በተለይ ይሄ የተበላሸውን አስተሳሰብ የሚያራምዱ ሰዎች ሴት ሸጥ ነበር። ሴት ባሎች ቁማር ሲጫወቱ ሲበሉ ሚስታቸውን ሁሉ አስይዘው ይጫወቱ ነበር። ከነ ህይወቷ ስትፈጠር ይቀብሯት ነበር። በጣም ይጠሏት ነበር። ሴት የተንኮል ሁሉ ምንጭ ነች ብለው ነበር የሚያስቡ። ይሄ ከጃሂልያው ውጪ አይሁዱም ነሳራውም ለሴት ልጅ ያለው ግምት ወደ ኋላ ታሪክ መለስ ብላችሁ ለማየት ሞክሩ እጅግ የከበረ ነው። ረሱል ግን መተው ሴት ልጅ ትወርሳለች እንደ ወንድ ወይም እንደ ወንድ ሰው ነች እጅግ የተከበረች መብት ያላት ግዴታ ያለባት ፍጡር ነች ብለው ረሱል በቃላቸውም በተግባርም ቁርአን በግልጽ ቋንቋ ይሄን የተበላሸ አስተሳሰብ ገደል ከቶት ነው። እንግዲህ ሴቶች ቁርአን ብድግ ያደረጋችሁ ስለዚህ ስትናደዱ ቁርአንን ጥላችሁ መሄዳችሁ የኋላ ታሪካችሁን መርሳታችሁ እንደሆነ አትርሱ። አሁን የምታዩት ተጨባጭ ይሄው ነው። ቁርአን ያነሳው ማህበረሰብ ከዛ በኋላ ምዕራቡ ዓለም ቀማው ይሄን አስተሳሰብ ቀማና የሴቶች መብት የህፃናት መብት ምናምን መብት ወረደና ደግሞ የእንስሳት መብት አለ። ከዛ በኋላ ገለበጠና የሴት መብት ወደ ላይ ሰቀለና ወንድን ከእንስሳ በታች አደረገው። ሁሉ ጊዜ ማለት ነው አትርሱ። ከአምላክ የመጣ መመሪያ የሌለው ትውልድ ኦር ማህበረሰብ ወላሂ ምንጩ ስሜት ኦር የተወሰኑ የተበላሹ ምሁር የሚባሉ አካሎች ያሰመሩትን መስመር ተከትሎ የመፍሰስ ነገር ነው የሚታየው። ቁርአን ግን ምን ይመስላችሁ? الحق من ربك فلا تكونن من الممترين ይላል። እውነት የምታገኘው ጌታህ ዘንድ ብቻ ነው። ስለዚህ አትጠራጠር። ይሄ ከቁርአን ውጪ ያለው የጃሂልያ ማህበረሰብ የሚሰጥህ መመሪያ ውስጡ ድክመቶች እንከኖች አሉበት ይላል። ይሄ ደግሞ ቁርአንን ባይናገረው አንዱ ማህበረሰብ ያወጣውን ህግና ስርዓት ሌላው ይገነድልስና ተቃራኒውን እሱ ለሚያምንበት ማህበረሰብ ያወጣል። ከአምላክ ዘንድ ግን የመጣው ህግና ስርዓት ሴት ልጅ ብድግ አድርጎ ከወንድ እኩል ያስተካከለ ነው። ግን ሴቶች ተበላሻችሁ። ከመበላሽታችሁ የተነሳ ዛሬ ቁርአን እኩል ናችሁ ሲላችሁ ድሮ የሰው ልጅ ከወንድ በታች የወንድ አገልጋይ ሰው ነች አይደለም ብሎ ሲከራከርባችሁ ነበር። ቁርአን መጥቶ ተሳስተዋል እኩል ከወንድ እንደውም ረሱል ምንድን ያሉት አንሳኡ ሸቃኢቁ ርጃል ሴቶች እኮ የወንድ ግማሽ አካሎች ናቸው አሉ። እኩል ናችሁ ነው እንጂ የተባለው ወደ ላይ ተንጠራሯል ተባለ። ኦኬ ስለዚህ ይሄ ፌሚኒስት ነው የምትሉት እዛ አሳሰቡ ተዘፍቃችሁ ከሆነ ወላሂ አዋጣችሁ ሙጡ። እኔ እንደ ወንድም እንደ አባት እንደ ልጅ ነው መከራችሁ። ሙጡ ከወንድ እኩል ናችሁ። ህግና ስርዓት ግን ወርዷል። ወደ ጋብቻ ህይወት ስትመጡ ባለቤቱ ቁንጮ ነው አስተዳዳሪ ኃላፊነት የተሸከመ ኃላፊ ነው። ከዛ ውጭ ካንቺ እኩል ነው። ስለዚህ ባረከላሁ ፊኩም ይሄንንም የወረደ የጃሂልያውን አስተሳሰብ ቁርአን ያነሳና ተችቶት ስተት ነው ብሎ የሚያልፍበት ሐሳብ እዚች ምዕራፍ ውስጥ የምናገኘው ይሆናል። ሌላው የነብዩ ሰለላም የነብዩላህ ኢብራሂምንም ታሪክ እዚች ምዕራፍ ውስጥ እናገኛለን። ሌሎችም በጣም በርካታ ሐሳቦችን በሱረት አዝ-ዙኽሩፍ ውስጥ በ89 አንቀጽ ውስጥ አብረን የምናየው ይሆናል። ወደ ተፍሲሩ ልግባ። بسم الله الرحمن الرحيم حاميم زخرف حاميم الحروف المقطعة للتنبيه على إعجاز القرآن نزي أو بتدقاقامي يمنا نسعجو بوينتوش ناتشو طه ياسين حاميم ألف لامين منامي مبالو نزي مهسارك على توج الله جل وعلا مكاويان النقبات شوك وانقواس قرآن سلور ردس يالله قطبت ينسون عقل لما فتننا قرآن كنسو عقل بلاي مهنون لما سايت قرآن الشنافنا هياري عملاك قال مهنون لما سقنزب يوردات شو مهزارة قالاتو شنات شو من ترقبو الله أعلم هي قد داي لمن انداوردو سبتشانو مياكو بلن جمهور السلف يهجنو تفسير زيدوان حميم الله أعلم بمراده والكتاب المبين الله والواويتوا واول قسم يلواتال والكتاب المبين قلت سبهونو مصحف وين قلت سبهونو قران بيي نغراچو الله الجليل المظهر طريق الهدى من طريق الضلال قران مبين نو قلت مصحف نو سنن يطمتون غدانا ود جهنم اسات يميوسدون غدانا يميجلص يميبرر مصحف نو ወደገነት ወደጀነት የሚወስደውንም አቅጣጫ የሚገልጽና የሚያብራራ ነው። ከዛም አልፎ ደግሞ المبين للبشريه ما تحتاج اليه من الاحكام والدلائل الشرعيه ማለት ነው። በተጨማር ደግሞ የሰው ልጅ ምድር ላይ ሲኖር የሚያስፈልጉትን የህይወት መርሆች አካቱ ያዘ መጽሐፍ ገላጭ መጽሐፍ ምድር ላይ ስትኖሩ ተከባብራችሁ ኑሩ ምድር ላይ ስትሆኑ ጎጥ ዝምታ አትስሩ ምድር ላይ ስትኖሩ አትስከሩ ምድር ላይ ስትሆኑ አንዱ አንዱን አይበድል አያችሁ ጠቃሚ የሆኑ ለህይወት አቅጣጫ የሚያብራራና የሚገልጽ መለኮታዊ መጽሐፍ ነው ስለዚህ ምን አለ ወልኪታቢል ሙቢን ግልጽ በሆነው ሁሉን ገላጭ በሆነው ቁርአን ምየነግራችኋለሁ አለ ለምን እንደው ያረብ ማለት ካላችሁ جواب القسم ይባላል የማለበትን ምክንያት ሲነግረን إِنَّا جَعَلْنَاهُ إِنَّا كُوَادِرْ جَنُوَالَ اللَّهُ قُرْآنًا تَنَبَّابِ مَسَافَ عَدِرْ جَنُوَالِ عَرَبِيًّا فَعَرَبِيًّا قُوَانْقُوَ يَمِّنَّبَّبْ مَسَافَ عَدِرْ جَنُوَالِ لمن؟ لَعَلَّكُمْ تَعْتِلُونَ أَقْلَاتُّونَ تِتَّكَّمُ زَنْد تَعُقُنَّا لِهِوتَاتُّونَ مِيَاسْفَلِّقَوْنَ በአረብኛ ቋንቋ የሚነበብ መልእክቶ መጽሐፍ አድርገናል አለ። አላህ እህት ወንድሞች ከፈለገ ቁርአንን በኦሮምኛ ላይ ያወርዶ ይችላል ነበር። በአማርኛ ላይ ያወርዶ ይችላል፣ በእንግሊዝኛ ላይ ያወርዶ ይችላል ነበር። በኢብራይስጥ እንደተለመደው ነቢያቶች በእያሉበት አካባቢ ላይ ያወርዶ ይችላል ነበር። ነገር ግን ለአረብ ማህበረሰብ በተለይ ደግሞ جهሉ ዓለም ድንቁርናው ጥግ ነበር ይደረሰው። ጥግ ታቃላችሁ? ጥግ በትንሽ ነገር ወደ ጦርነት ገብተው ይተላለቁ ነበር። ለህይወት ክብር አልነበራቸው። እዚህ ማህበረሰብ ውስጥ ይሄን ታላቅ ነብይ ይሄን ታላቅ ቁርአን አወረደብታል። ለምን? لعلكم تعقلون ወደ አቅላችሁ ልትመለሱ ዘንድ አለ። እኔ ስፈጥራችሁ ከእንስሳ በላ አድርጋችኋለሁ፣ ግን እናንተ ግን ዘቀጣችሁ። ለምን? አቅላችሁ መጠቀም ስላልቻላችሁ። ስለዚህ ቁርአንን ኢና جعلناه قرانا عربيا لعلكم تعقلون አቅላችሁን ትጠቀሙ ታውቁ ዘንድ ምን አደረግነው? በአረብኛ ቋንቋ ተነባቢ መጽሐፍ አድርገነው አለ። ይሄው አላሁ جل وعلا በቃሉ መሰረት በርካቶች ወደ አቅላችሁ ተመለሱ። የዛ ይድንቁርናው ማህበረሰብ አባላት የነበሩ ሰዎች ዓለምን እስከ መግዛት ደረሱ። ታሪክም ይነግራል። ከምን የተነሳ? ይሄንን ቁርአን ከመጨበጣችን የተነሳ ማለት ነው። ስለዚህ ወንድሞቶች እጃችሁ ላይ የሚገኘው ቁርአን ዛሬ አሁን ራሱ ቁርአን እየተተረጎመ ፌዝ ውስጥ ቀልድ ውስጥ ትኩረት ለቁርአኑ መስጠት ያልቻላችሁ ሰዎች ወላሂ ቁርአኑ ወደ አቅላችሁ እንድትመለሱ ሰው እንደሆናችሁ እንድታስቡ የሚነግራችሁ መጽሐፍ ነው። ስለዚህ መጽሐፍ በአረብኛ ቋንቋ የሚነበብ አድርገናልና እኛ ደግሞ ይሄው የተረጉምን አላህ እንዲያራችሁ ነው ያለነው። ስለዚህ ወገኖቻችን ይሄንን ሀያል መለኮታዊ መጽሐፍ ይወት መመሪያ እባካችሁ ተማሩ። እሺ ለከይ تفهموا احكامه وتتدبروا معانيه ለምን እንደው ቁርአን በአረብኛ ቋንቋ ወርዶ ሲባል የአረቡ ማህበረሰብ በወቅቱ ዘቅጦ ስለነበር ከዛ ከዝቅጠት ዓለም ወጡ አቅሉን ሲጠቀም ማሰብ ይጀምራል። ሲያስብ አምላካችን ያወረደው ለመረዳት ይታገላል። ሲደመር ደግሞ ያስተነትለዋል፣ ትርጉሙን ያጠናዋል። ይጥቅማል አይጥቅምም፣ ከጠቀመ ደግሞ ወዲዮት ያመጣዋል። ስለዚህ እህቶች ቁርአን አንድ ተራ የልቡልድ መጽሐፍ አይደለም። ቢላሂ አለይኩም ከሚስቶቻችሁ ጋር ያለውን ግንኙነት ስርዓት የሚያስይዝ መጽሐፍ ነው። ከልጆቻችሁ ጋር ያለውን ግንኙነት ስርዓት ያበጀለት መጽሐፍ ነው። ከጎረቤት ጋር ያላችሁን ግንኙነት ስርዓት ያበጀለት መጽሐፍ ነው። አገር ውስጥ ከሌላ እምነት ተከታዮች ጋር እንዴት መኖር እንዳለብን ስርዓት ያበጀ መጽሐፍ ነው። ስትናገሩ እንዴት መናገር እንዳለባችሁ ስርዓት አቅላችሁን ተጠቅማችሁ አስባችሁ አውጣችሁ እንድትናገሩ የሚጋብዝ መጽሐፍ ነው። ይሄን መጽሐፍ ማንበብ አቅቷችሁ ጀነት መመኘት ሶሪ ወኢነሁ አለ እሱኮ في ام الكتاب በኪታብ እናት ውስጥ የነበረ ነው። لدينا እኛ ዘንድ لعلي حكيم لدينا وانه اي وانه في اللحو المحفوظ عندنا ይህ ቁርአን እጃችሁ ላይ የሚገኘው በአረብኛ ቋንቋ ተነባቢ እንዲሆን ያደረግነው መጽሐፍ في ام الكتاب ام ማለት እናት ማለት ነው እናት ማለት ነው። ስለዚህ ይህ 30 ጁዝ ቁርአን ከእናት ኪታቡ እናት ኪታቡ لحو المحفوظ ይባላል። ግን የሁሉም ነገር ጥርቅም ስላለበት አላህ ምን አለው የመጽሐፍት ሁሉ እናት ከሆነ እኛ ዘንድ ካለው መጽሐፍ ተቀንሶ የመጣ መመሪያ ነው አለ። لعلي حكيم እሱ ከፍ لعلي ነው ከፍ ያለ መጽሐፍ ነው። رفيع الشأن عظيم القدر የቁርአን ደረጃው ከፍ ያለ እኛ ዘንድ ከሚገኘው የመጽሐፍቶች ሁሉ እናት ከሆነው ከልመህፉዝ ወጣ ነው። እሱ ደረጃው ከፍ ያለ ነው حكيم ውስጡ ጥበብ አለበት አለ። ጥበብ ያዘለ መጽሐፍ ነው። والله ሌላ መጽሐፍ ባታነቡና ቁርአንን ቅጥቅጥ አድርጋችሁ ብታጠኑ ውስጡ ያለው ጥበብ ከሰው ጋር ያስታርቃችኋል። ውስጡ ያለው ጥበብ አንደበታችሁን ጣፋጭ አድርጓል። ውስጡ ያለው ጥበብ ሚስቶች ሚስት እንዲሆኑ ይጋብዛል። ውስጡ ያለው ጥበብ ልጆች የወላጆቻቸውን ሐቅ እንዲጠብቁ አቅላቸውን ሁሉ ይቀይራል። ካልተማራችሁት ግን ሶሪ ቁርአን ካልተማራችሁት ያው ወደ ጃሂልያው ማህበረሰብ ቀስ ያለው ትውልዳችን ኮሾለከ። ወደ አረቡ ዓለም ብትሄዱ ቋንቋቸው አረብኛ ነው። አረብኛውን አፈር ከድሚያ ብለውት ከቁርአን ተፋቷል። ዛሬ እኔና እናንተ የበለጠ አረብኛን አጣፍጥን እናገራለን። እኔ 6-7 ሀገሮች እጃለሁ 40 ሀገሮችና 5-6 ሀገሮች والله قرآن عربية قوم قوة سنناقر مناقر يكتاب سلونا أنت من وين؟ هذا العربية جيد كيف تعلمت أنت من وين؟ بكا قرأيك باتشول أنت كيف تنفتو عربية قوم قوة؟ سلينة تشري لو يتنت باتفكوين السلام عليكم كيف حالكم طيبون إيا سبب بركو سلو النسو يهونو أمبرو ليوتا عربية قوم قوة راسو قرام ناقابا كرام السوق لمناقر مسارتون تلو مارد أوكي؟ እና ኮምፕሌትሊ ቁርአኑ ራቆት ቋንቋቸውን ገለል ከተቱት ብትሄዱ ዲን ኪታብ ማነብ ቁርአን ማነብ በጣም አስቸጋሪ ትውልድ እየተገነባ ነው። ስለዚህ ይሄ ቋንቋ ይሄ ቁርአን በአረብኛ ቋንቋ መወረዱ ለአረቡ ዓለም በጣም ትልቅ ኒዕማ ነበር፣ አልተቀሙበትም፣ ያሳፍራል። ለዓሊዩ ሐኪም ይሄ ቁርአን ውስጡ ከፍተኛ ጥበብ አለው። ሲደመር ደግሞ ደረጃውና ሸእኑ ከፍ ያለ ነው። አታቀሉት ጋዜጣ ለማንበብ ተጨንቃችሁ ተጠባችሁ በተለይ የስፖርት ጋዜጣ ማንቻ አሸነፈ አርሲነፈ እገሌ ጎል አገባ እገሌ ተገባበት ምን ሆናችሁ ማለት ነው። የሰው ብር ላይ የሰው እርገት ላይ እናንተ ራሳችሁ ጎበሰጫችሁ ትሆኑ እኮ ያምርባችሁ ነበር። ችግሩ ግን እገሌ ያገባ እገሌ ኮከብ ነው እገሌ ዘፋኝ እገሌ ፊልም አክተር በጣም ተቸግረናል። ስለዚህ ሰው ከእንደዚህ አይነት ተራ ኮረዶ አሳሰቦች ወጥቶ አቅሉን ሊያናገር ወደሚችለው መጽሐፍ ቢጠጋ ይጠቅማል። وانه في ام الكتاب يقران بمصاحفቶች እናት ውስጥ የነበረ ነው ለደይናኛ ዘንዳ ለዓሊን ሐኪም ከፍ ያለና በጠብ የተሞላ ነው ይላል። افنضرب عنكم الذكر صفحا استفهام انكار اي ان نترك تذكيركم اعرادا عنكم افنضرب ان توندي الى الله عنكم عنكم الذكر سلنا انت من ناغرون انت ووي صفحا ودقون نتتن ودقون ناس كامتن انت ووي انت المقسطون انت الممكرون انت ووي لال ونعتبركم كالبهائم فلا نعيدكم بالقرآن لك انت انسسا بقرآن سان قسطاتشو سان مكراتشو انت الممكرنا ما استمارون ارقف فادقان انت ووي እርግጥ ቁርአን እስቲ ዝም ብላችሁ መጽሐፍ ቅዱስ ምድር ላይ ባይኖር ቁርአን ምድር ላይ ባይኖር የሰው ልጅ አምላኩን አያውቅም። ስለዚህ ኮምፕሌት ምንድን ነበር የሚሆነው? ወደዚህ ምድር የሚያመጣውን አምላክ የሚያስጥ አምላክ አንድ ነው። ወደዚህ ምድር የመጣው ለጎል ነው። አንተ ማለት እንዲህ ነህ የተፈጠርከው እንዲህ ነው ብሎ የሚያስተምረው መለኮታዊ መጽሐፍ ባይኖር የሰው ልጅ ከእንስሳ ምንድን ነበር የሚለየው? ይሄ ሞራል የምትሉት ትምህርት ራሱ እኮ ባይኖር ቁርአን ምምርቶች ሲደመር ዓለማዊ የሞራል ትምህርቶች ባይኖር ኖሮ ሰው መንገድ ላይ ይዳራል ይገዳደላል ሲፈልግ ህግ ስርዓት የለው እንደንሳ ነበር የሚሆነው። እና አላህ ምን አለ? አፈናድሪቡ አንኩሙ ዝክር እናንተ መገሰጹን እንተው እንዴ ሱብሃን ወደጎን ትተን ማስተማራችን መምከራችንን እንተው ወይ አንኩንቱ ቀውም ሙሲሁን انكم كنتم قوم مسرفين ان انت وسن يلفاتو لاجل انكم مسرفون في التكذيب والعصيان ان انت بماستبابلو وانجل بمفصمو رغد مسرفوش ناتشو وسن علافيوش دمبر علافيوش ناتشو اندي هوناتشو ياجيناتشو افو ندرب انتواتشو اندي عنكم الذكر ان انت المغسصنا منكرون انتواتشو وي يتون اندي هتنا وندموت ياطفان ይወነጀልን እንደ እንስሳት በየቦታው ይወደቅን እየሰከረን ይቶን አምላክ ያስከዳ ያስከዳ እኔ አልহামዱሊላህ ምላቹ የራስ እንተናገር ብትሉ ወለዲን ባለ ጠጋ አሁን ይሄ ወደ ቁርአኑ አለ ባለ ጠጋ ዛሬ ምን ለሰራ እንደምችል ሳስበው ይዘግነኛል። ምንም ወደ ኋላ ይመልስ ይነግራል ነበር ግልጽ ነው። በቃ እኮ አምላክን ማወቅ ካልተቻለ በቃ ይጠጣል። ለዚህ ነው ንብሳ ስልምናሉ ኢዛለም ተስተሂ ፈስنع ما شئتال አምላክን ማትፈራና ማታፈረው ከሆነ ይፈልከው ስራ። አያችሁ መለኮታዊ ትምርቱ ስትገቢ ከአምላክ ጋር ትተዋወቂያለሽ። ያን ጊዜ ክፉ ከመናገር ትቆጠቢያለሽ ወንጀል ከመጠጣት ትቆጠቢያለሽ። አያችሁ አይደል? ስለዚህ ሰው ልጅ ወደ አምላኩ ካልተጠጋ ዛሬ ቡና ቤቶች እንዳፈር እንዳሸን እየፈልሉ ቡና ቤቶች ውስጥ ያለው ከሰቃሴ እንሳዎች ራሱ የማይፈጽሙት ነው። ወጥ ተፈነካከታሉ በጠርሙስ ያሰላል። ስለዚህ እንናገራለን። ቁርአን ራሱ ምን አለ? አፈነድሪቡ አንኩሙ ዝክራ ሰፍሃ ان كنتم قوم مسرفين እናንተ ወሰን አላፊ ህዝቦች ሆናችሁ እናንተን በቁርአን በመገሰጽ እንቆጠብ እንዴ? ጥሩ ነው ጥሩ አይደለም? ያ ረብ ቀጥል በለን። በጣም ጠንካራ ሰዎች ፍጥሮች ነንና ኮርኩምን ንገረን መባል ነው ያለበት። ስለዚህ ወገኖች አላህ ራሱ ኢስቲፋም ኢንካር ይባላል። አንቷችሁም እንተው እንዴ? አረ አንቷችሁም ጀነት አዘጋጅተናል ሽልማት ጀነት አዘጋጅተናል እጣ ፋንታችሁን እንድትወስኑ ሰንዘክሩኩም ማለት ነው። ወዘክር ቢልቁርአኒ ምን ይخافው አይ እንገስጻችኋለን እንመክራችኋለን ያላችሁበት ህይወት ጎጂ እንደሆነ እናሳያችኋለን። አዋጭ መንገድ ከአምላክ ጋር መታረቅ፣ ለሰው ልጅ ማዘን፣ በጎ መስራት፣ ወንጀል መተው እንደሆነ እንነግራችኋለን። ከዛ ምርጫው እናንተ ድርሻ ነው። ሩስሎችን ራሱ ልኬ በሊግ ማ ኡንዚለ ኢለይከ ሚን ረቢክ ነው ያልኩት። ከአምላክ ዘንድ ከኔ ዘንድ የተወረደው ነገር አድረስ አልኩት እንጂ ከዛ ውጪ እናንተ አስገድዶ እምነት አጥር ውስጥ አይከታችሁ። አላሁ ጀለ ወዓላ ሊገርም ነው አቀራረቡ። ያ ሰላም እስቲ ዝም ብላችሁ አስቡት። ልጆቻችሁ ምንድን ነው የምትይው? በአላህ አንተ እንደዚህ ይርዱ ዝም ልበልህ እችላለሁ ልጄ? አረ ተው አልችልም፣ አረ ተው አዳምጠኝ እኮ ነው የምትይው። አላህም ጀለ ወዓላ ምን አለ? አፈነድሪቡ አንኩሙ ዚክራ ሰፍሐን አንኩንቱም ቀውመን ሙስሪፊን፣ ወሰን የተላለፋችሁ አስቸጋሪ ህዝቦች መሆናችሁ እየታአይታቸዋል። የአረቡ ማህበረሰብ ረሱል ከመላካቸው በፊት መዲና ውስጥ አውስና ኸዝረጅ የሚባሉ ኸልቆች ነበሩ፣ አረቦች ነበሩ። 100 ዓመት በጦርነት ሲተጋተጉ ኖረዋል። በትንሽ በትልቁ እየተጣሉ አንድ ጊዜ ይሆን ያህል ሰው ከአንዱ ያልቀ ሲጠላለቁ ነው። እና ይህን ህዝብ አላህ ዝም ብዬ ልተዋችሁ መጽሐፍ ማውረድ አይጠቅማችሁም ነው የሚለው። ያ ረብ ይጠቅመናል፣ አሁንም እየጠቀመን ነው። ቢያንስ የኔን ህይወት ትንሽ ቀይሯል፣ የእናንተ ህይወት ትንሽ ቀይሯል አይደል? ስለዚህ ወንድሞች እህቶች፣ በደንብ ወደ ቁርአን ስትቀርቡ ይበልጥ ትቀየራላችሁ። መቀየር ማለት ደግሞ የሰውን ልጅ መጥላት፣ መቀየር ማለት ደግሞ ወደ ሙደ ገዳዳነት መጠጋት አይደለም። ሰው በቀደም አንዷ በጋብቻ ጉዳይ አወራችን፣ ደረሳ ግን አልፈልግም አለች። ደረሳ ባል እንዲሆንኝ አልፈልግም። እሳ ምንድን ነው የምትፈልግ? አያችሁ ሰው ወደ ቁርአኑ ሲጠጋ እኔ ስልጣኔን ይዞ ነው መውጣት ያለበት። አይታችሁ ከሆነ ቁርአኑ የተማሩ ሰዎች ስራ አይሰሩም። ቁርአኑ የተማሩ ሰዎች ይለምናሉ። ቁርአኑ የተማሩ ሰዎች ካለታቸው ሽርጥ ለብሰው ኮፊታ ጠምጥመው ሙዳቸው ፈዘዝ ያለ ምናምን ነው። ስለዚህ ያው ምስኪን ሆነው ነው የሚታዩት ብዙ ጊዜ ማለት ነው። ስለዚህ እቺ ልጅ ቁርአን ወደ ቁርአን የቀረቡ ሰዎች ቁርአን የተማሩ ሰዎች በነዛ እይታ ስላቸው ደረሳን አልፈልግም ማለች። ስለዚህ ሁለቱም የተበላሹ መንገዶች ናቸው። እሷም ወደ ቁርአን ጠጋ ያለን ማህበረሰብ ለህይወቷ ራሱ እንደ መድኃኒት የሚያስፈልጋል። ሲደመር ደግሞ ደረሶችም ቁርአንን ከያዙ በኋላ አልዕዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን፣ ስለዚህ ቀና ማለት ያስፈልጋቸዋል፣ ቀልጠፍ ማለት ያስፈልጋቸዋል። ቁርአን አንገታችሁን እንድትደፉ፣ ስራ እንድታቆሙ፣ የተዋረደ ክብር የሌለው ሰው እንድትሆኑም አይጋብዝም። ምክንያቱም ቁርአን ከምንድን ያወጣል? ከስካራ ከስክረት ዓለም አውጥቶ፣ ከዝሙት ዓለም አውጥቶ፣ ከስድብ ዓለም አውጥቶ፣ ከውሸት ዓለም አውጥቶ ምን አደረገን? አምላክን የምናከብር ሰዎች እንድንሆን የሚፈልገው። ስለዚህ ባረከላሁ ፊኩም፣ ወደ ቁርአን በተጠጋችሁ ቁጥር ሁሉ የስልጣኖች ሁሉ ምንጭ ነውና ስልጥኖች ትሆናላችሁ። ቁርአንን በሐቂቃ የተማሩ ሰዎች ያጠኑ ሰዎች ዓለምን አቅንተዋል። መለስ ብላችሁ ታሪካችሁን እዩ። ሰለሞን የሚባል አንድ ወንድም አለን አይደለም፣ እስር ቤት ያለ በቅርብ ምንድነው የሚል መጽሐፍ አውጥቷል አሉ። ምንድነው እስልምናና ያለፈው ዘመን ስልጣኔ ነው ምናምን የሚል እና ታሪክ ወደኋላ መለስ ስትሉ ቁርአንን በትክክል የጨበጡ ሰዎች ለምድራችን ትልልቅ ነገሮችን አፍርተዋል። ሕክምናው ዘርፍ ብትሄዱ፣ በኬሚስትሪው ዘርፍ ብትሄዱ፣ በሂሳቡ ዘርፍ ብትሄዱ፣ በህግ ዘርፍ ብትሄዱ ቁርአን የያዙ ሰዎች ቀና ያሉ ለዓለም ሞዴል መሆን የቻሉ ናቸው። ስለዚህ ጀዛኩም ላሁ ኸይር። አላህ ይገስጸን ይምከርን። እቀጥላለሁ። ወከም አርሰልና አለ ስንትና ስንት ልከናል፣ ሚን ነቢይን ከነቢያት ፊ አወሊን በመጀመሪያ ህዝቦች ውስጥ ስንትና ስንት ከነቢይ ልከናል አለ። ይህ እንግዲህ ማ አክፈረ ማ አርሰልና ሚን ልአንቢያ ፊ ልኡመም ይሳል ረሱልን እያጽናናቸው ያ መሐመድ ህዝቦችህ ቢያስተባብሩ ቢያምጹ በዛው በድሮ የዘቀጠው አሳሰባቸው መቀጠል ቢፈልጉ አይግረምክ ካንተ በስተፊት በነበሩት የመጀመሪያ ህዝቦች ውስጥ በጣም ብዙ ሩስል ልከናል ብዙ መላእክተኛ ልከናል ወማ ያቲህም ማለት ደግሞ እኮ ወደ መጀመሪያ ህዝቦች ረሱል ሲመጣ የህዝቦቹ ምላሽ ምን መሰለ ወማ ያቲህም ማለት አይመጣቸው ምን ነብይ አንድ ነብይ አይመጣቸው ኢላ ካኑ ቢሆኑ እንጂ ቢሂ በሱ የስታዚኡ የሚያላግጡ ቢሆኑ እንጂ አንድ አይመጣቸውም ኢብራሂም ኢላካል ወገኖቹ አላገጡበት ሙሳ ኢላካል ፍርዖንና ሰራዊቱ አላገጠበት ኢየሱስ ኢላካል አላገጡበት ሊገሉት አሰቡ አሳደዱ እያንዳንዱ ነቢይ ወደ ኋላ መለስላችሁ ታሪክ ቁርአን ራሱ ይነግራችሁ ብታጠኑት ነቢያቶች ሲላኩ ህዝቦች በተላከው ነቢይ ያላገጡ እንገልሃለን በድንጋይ እግር እናጠፋለን አገር ለቀውጣ ተቃጠል ሙት ያሉ ያልወረዱባቸው ያላደረጓቸው ነገር የለም ነቢያቶች ስለዚህ ያ መሐመድዬ የኔ ውድ አገልጋይ አንተንም ልከ እንዲያይስ ፈተና እንደሚጠብቀ የቀደምት ነቢያቶችም ታሪክ ይሆኑ ይላቸዋል አህለክና አጠፋን ግን አሸደ منهم ከነሱ መካከል ጠንከር ያሉትን በጥሸን በአያዝ በኩል ጠንከር ያሉትን አጥፋቸዋል ለምሳሌ የሷሊህ ህዝቦችን አስቧቸው የአይድ ህዝቦችን አስቧቸው ከዛ ፍት የሚነበሩ ህዝቦችን አስቧቸው በጣም ጠንካሮች ግዙፎች ከያዙ ያዙ ነው አታመልጧቸው እርምጃቸው ከባድ ነው ጥንካሬያቸው ለጉድር እነዚህ ህዝቦችንም አሸደ منهم ቁዋ ከነሱ መካከል በጥሸን አያዛቸው ጥንካሬያቸው ጅግ የበረታ የነበሩ ህዝቦችን አጥፈናል ወመባ አጥፈናል ሲል ያንተ ህዝቦች እነዚህ መካሰቦች ሚጥቂዎች ናቸው እንደነዛኞቹ ራሱ አቅምም ጉልበትም አልነበራቸው ስለዚህ አቅማቸውን ቢያቆጥሩ ነው ወመባል አለፈኩ ሄደኩ መثل الاولين وسبق في القران احاديث اهلاكهم ومضى ማለት ሄደ ቀደም ሲል አልፏል ምን مثل الاولين የመጀመሪያ ማህበረሰብ ምሳሌ አልፏል ቁርአኑ ወደ ኋላ መለስ ብለ ብታጠናው ብዙ ምሳሌ ነገር ስለ አድ ነገር ያለው ስለ ኑህ ነገር ያለው ስለ صالح ስለ ሹዓይብ ስለ ሉጥ ስለ አብርሃም ስላልነገርኩህ ነብይንም ስለ ዩሱፍ ስለ ዩኑስ እሩብ ነብይ ነገር ያለው ስለዚህ ወመዳ ወመባ في القران ማለት ነው እዚህ ቁርአኑ ውስጥ ቀደም ሲል አልፏል مثل الاولين የመጀመሪያ ህዝቦችና ሩስሎቻቸው ታሪክ ቀደም ሲል በዝርዝር ተነግሮ አልፏል አላህ ስለዚህ ቁርአኑ መለስ ብለዩት ከነሱ በስተፊት የነበሩ እጅግ ጠንካራና ግዙፍ ሰዎችን ከምድር ገጽ እንዳስወገድን ይረዱታል ስለዚህ እኔ እምላቹ የመካ ቁረሾች አልፈዋል ታሪክ አይደለም ቁርአን ይናገር ዛሬ እናንተንም ምን ይያለ ነው እኔንም ምን ይያለ ነው አረ ይሁዋላ ቀደም ሲል የነበሩ ህዝቦችን ታሪክ ቁርአን ውስጥ መለስ ብላችሁ ሙሳ ነው የምታዩት ፍርዖን አመጸ ያጠፋ ሞከረ አላሁ ጀለ ወዓላ አሸናፊ አይደለም ሙሳና ሰራዊቱን ከቀይ ባህር አሻግሮ ፍርዖንና ሰራዊቱን አፈር ቀድሜን ያበለው ይሁን አስቡት 950 ዓመት ለፋ እንዲያር ከታች ከላይ ውሃን አፈላለቀ አዘነብና ድምጥ ማጣቸውን አጠፋው የሷሊህ ህዝቦችን አስዋቸው በጩኸት በንፋስ አዶችን ከምድር ገጽ ነው ያስወገዳቸው ስለዚህ እናንተም እኔም አመጽን ቀመረጥን አትጠራጠሩ አምላክ ርምጃ ሙስል ከፈለገ ያስወግደናል ምንም አቅም የለንም ምንም ሩቃት ይሉ ዛሬ ኢቮላ ቢመጣ ሽባ ነው የምትሆኑት ወሬ እንኳን መስማት አትችሉ መኪና ቢገጫችሁ አለቀ በቃ ሞት እስራኤል ቢመጣ ተመለስ ራሱ ማለት አትችሉ ሚጢጢዎች ናችሁ ሚስኪኖች ናችሁ ኦኬ ስለዚህ ይሄ ማንነታችሁን ተረዱት እወቁት አመጽ አዋጣም ቀደም ሲል የነበሩ ህዝቦችን አመጽ አላዋጣቸውም፣ ኩፍር አላዋጣቸውም። አረ ተማሩ፣ አረ ባካችሁ እያለ ነው አባ። አይ ጌትዬ፣ እንዴት አነጋገሩ እንዴት ይጣፍጣል! ወላሂ ገብቶሻል። ከልጅ ፈአህለክና አሸደ ምንሁም በጥሸን ወመዳ መሰል ልአወሉ። አንቺን እምቢ ካልሽ ከአንቺ በስተፊት የነበሩ ኃይለኛ ህዝቦችን አጥቻለሁና ምሳሌ አታድርገኛለች። ምን አለበት? ስለዚህ ወገኖቼ አላህ ይወፍቀንና የሚገሰጽ የሚመከር ስብዕና ይስጠን። ቀጥልና አላህ ምን አለ መሰላችሁ? ለጉድ ነው የምናወራው፣ ለጉድ ነው የምናወራው ነገር። አሁን ከዚህ በኋላ በደንብ ስሙን። ከዛ አላህ ምን አለ መሰላችሁ? ወለኢን ሰአልተሁም ያ ሙሐመድ አለ፣ እነዚህ ሰዎችን እኮ ብትጠይቃቸው አለ። እነ ማን ነው? እነ አቡ ጀህልን፣ እነ አቡ ለሃብን፣ እነ አቡ ለሃብን፣ እነ ወሊድ ብን ሙጊራን፣ እነ ዑትባን፣ እነ ሸይባን፣ በአጠቃላይ እነዚህ የመካ ግንድ ግንድ ሙሽቆችን ጣዖት አምላኪዎችን ሞቶ መቀስቀስ የለም ብለው አንተም ነቢይ አይደለም ቁርአኑም ድግምት ነው ልቦለድ ነው እያሉ የሚፈላሰፉትን ግለሰቦች ብትጠይቃቸው አለ ምን ብለህ ምን ኸለቀ ሰማዋት ወልአርድ ሰማያትንና ምድርን ማን የፈጠረው እስኪ ብለህ ብትጠይቃቸው አለ ለየቁሉን ይላሉ አለ ምንድን ነው የሚሉት ያ ረብ ኸለቀሁን ፈጥሯቸዋል ለዐዚዙል ሐኪም አሸናፊና ጥበበኛ የሆኑ አምላክ ፈጥሯቸዋል አለ። እኔና እናንተ የምንለው ምንድን ነው? ይኸው ነው እኮ። ምን ልላችሁ ፈልጋለሁ መሰላችሁ? ዛሬ አላህ ፈጣሪ ነው፣ ነቢዩ የአላህ ነቢይ ናቸው፣ ቁርአን የአምላክ ቃል ነው የሚለው ቃል ወላሂ ወንዝ ላያሻግር ይችላል። ይሄ ቃል ወደ ልብ ካልወረደ፣ ይሄ ቃል ወደ ተግባር ካልተቀየረ ቃሉ ወንዝ አያሻግርም። ምን ማለት ነው? ለጀነት አያበቃም። ለጀነት ካበቃማ ይሄ እኮ ትልቅ ተውሂድ ነው። ተውሂድ ሩቡብያ፣ አላህ ጌታ ነው፣ አላህ ፈጣሪ ነው። አሁን የመጽሐፍ ቅዱስ ባለቤቶችን ሄዳችሁ ጠይቋቸው። ሰባት ሰማይ ሰባት ምድር ማፈጠረው? እኔ ይቅርታ አድርጉልኝ አልሰማሁም። ኢየሱስ ነው ያለ ሰው አልሰማሁም። ከሰማችሁ ትነግሩናላችሁ። ማን የሚሏችሁ? እግዚአብሔር ነው አይደለም? ማን ነው እግዚአብሔር? አብ እንጂ ዝቅ ብሎ ኢየሱስ ሰባት ሰማይ ገንብቷል ደፍሮ የሚናገር አልሰማሁም። ካለ ስላልሰማሁ ነው፣ አትፈርዱብኝ። አያችሁ፣ አላህም ጀለ ወዓላ እንዲሁ የሰው ልጅ ኢየሱስ እናት አለችው። እናቱ መርየም ነች ወይም ማርያም ነች። ማርያምን ማፈጠራት ብትሉ ኢየሱስ ነው ብሎ መልስ የሚሰጥ ሰው አይገኝም። ማርያምን የገነባ ሌላ አካል አለ። ኢየሱስን ማርያም ማህፀን ውስጥ ያስቀመጠ ሁሉን ቻይ ኃያል አምላክ አለ። ይህንን የመካ ጣዖት አምላኪያን የሚመሰክሩት የምስክርነት ቃል ነው። አቡ ጀህል ወላህ እያለ ነው የሚምለው። አቡ ጀህል አላህን ያውቃል፣ ችግሩ ግን ከአላህ ጎን ድንጋይ አስቀምጧል። ከአላህ ጎን እንጨት ድንጋይ ያመልካል። ከአላህ ጎን በቴምር የተሰራ ጣዖት ያመልካል። ከአምላክ ጎን በእጃቸው የጠፈጠፉትን ሁበል፣ ላትን፣ ዑዛን የመሳሰሉ ጣዖታቶችን ያመልካሉ። አደጋው ተግባር ላይ ነው። አደጋው እልብ ላይ ነው። እልባቸው በአንደበታቸው ሰባት ሰማይ ሰባት ምድር ገነባ ያሉትን አምላክ ውስጣቸው ላይ ማስቀመጥ አልቻሉም። ወደ ተግባር ማምጣት አልቻሉም። ስለዚህ ምን ሆኑ? ሙሽሪክ ተባሉ። ሙሽሪክ ተባሉ። አማ ነህኑ ሐዲስ ወላ ሐረጅ፣ እኛ ከነሱ የተወሰነ ስቴፕ ተሻግረናል። ግን አላህ የሚፈልገው የእውነት ከልብ ተሻግረን በቃ መውጣት አለብን ከዚህ ከተበላሸው እምነት። አምላክ አንድ ነው የሚለውን አስተሳሰብ ከቃል በዘለለ ልባችን ውስጥ ከዚህ አምላክ ውጪ የሚጠቅም አምላክ የለም፣ የሚጎዳ የለም። የሚያበላሱ የሚያጠጣሱ ቢላሂ አለይኩም ትነግሩኛላችሁ እህት ወንድሜ፣ ከዚህ ፈጣሪ ውጪ ልንወደው ልናፈቅረው የሚገባ አለ? እናት በሏት፣ አባት በሉት፣ ልጅ በሉት፣ ወንድም በሉት፣ ኢትዮጵያዊ በሉት፣ አረብ በሉት፣ ፈረንጅ የሀገር ልጅ በሉት፣ የምንወደው አካል ሊኖር ይገባል። የለም ካላችሁ ቢላሂ አለይኩም ቃላችሁ የእውነት ከሆነ ይሄን አምላክ ልባችሁ ውስጥ አስገቡት። من خلق السماوات والارض سيبال الله የሚለው ቃል ከልብ ይውጣ። ካንገት በላይማ እና ابو جهልም ብለውታል። ካንገት በላይማ የመካ ጣውት አምላኪያን ብለውታል። ካንገት በላይማ ረሱልን ረሱል አይደለም ይያሉ የሚጋፈጧቸው መካውያን አላህ ነው ብለውታል። እንግዲህ እኮ አይደለም ያልኩት አላህ ራሱ ነው አለ ولا ان سالتهم يتيكاچون دهونه من خلق السماوات والارض ليقولن خلقهن العزيز الحكيم قالاتيو راس الله راس يجلصو اشنا فينا طبنيا يهونو عنده املاك نو يفطر يلالو اهون سما يالهوت قال املاك 3 نو አንልም ምንድነው የምትሉት? አሃዱ አምላክ ድባሪ ነው በስም ይለያያሉ እንጂ ምናምን እና ሁሉም ሰው ይሄንን አምላክ ፈልጎ ማግኘት አለበት። እኔም እናንተም እንዴት ነው ኒማስ አንድ ነገር ነው እኔ አሁን እየጠናኝ ያለው ይሄን አምላክ እኔ በአንደበቴ ከመገልጾ በላይ ልቤ ውስጥ እንዲገባ ነው ፈልገው። ስነግራችሁም ሳስተምራችሁም ሰባት ሰማይ ሰባት ምድር የገነባው አሸናፊና ኃያል አምላክ ነው ስንል ይሄን አምላክ ከብላሳችን ዝቅ አርገን ልብስር ማስቀመጥ እንዴት እንደሚቻል ነው ይጠና። አንዳንድ ዓሊሞች ምን ይልወሰላችሁ በጣም ሩቅ የሚባለው አሉ ብላስና ልብ መካከለ ያለው ክፍተት ነው አሉ። ቻይና በ14 ሰዓት በፕሌን ትደርሳላችሁ። ወላሂ በአንድ ብታችሁ ተናገራችሁትን ቃል ወደ ልብ ለማውረድ አመት ሊፈጅባችሁ ይችላል። አያችሁ ርቀቱ? አላህን ከተቀበላችሁት 60 አመት ሊሞላችሁ ነው አብዛኞቻችሁ። 40ውን ፍጭት ታርጋችሁታል። 30ውን ማዘንጣችሁ አልፋችኋል። ግን ይሄ ተቀበላችሁትን አምላክ ግን ከአንድ ብታችሁ ወደ ታች ለማውረድ ምጥ ነው ማይሸሸጉነት። ልክ እንደ መካ ሙሽሪኮች አላህ ወአክበር ምናምን ከአንገት በላይ ነገር እኔ ደብሮኛል والله ምን እንደማደርጋላቅ ቋንቋ ካስጥላችሁ አምሶል ግን እናንተ ጋር እኮ ብቻ አይደል እኔ ራሴ ነው ምነግራችሁ። ይሄ ከአንገት በላይ ሀያት አላህ አንሳልህ ብላችሁ ዱዓ አድርጉልኝ። ቶቹ በአላህ ዱዓ አድርጉልኝ። ይሄ ግለሰብ እንደሚናገረው አድርጎ ያረብ ብሉ እንደሚናገረው አሚን ትላለች እንዴ? ዱዓ አድርጉልኝ ነው ያልኩት። ماشي الذي يا نو الناس كنا تشو سيات في مكه مشركوش من قالوا مسلاجو الذي يا نو يتو جعل لكم الارض مدر لنا انت جعل يا درجه لكم لنا انت الارض مدر لنا انت يا درجه يكون املاك نو من مهدن من طاف يا درجه املاك نو وجعل لكم لنا انت يا درجه املاك نو من فيها በሷ ውስጥ በምድር ውስጥ ሱቡለን መንገድን ያደረገ አምላክ ነው። ለምን لعلكم تهتدون لعلكم تهتدون ቀኑን መንገድ ትመሩ ዘንዳል። አያችሁ እህቶች ወንድሞች ምድር የተዘረጋችው ከኢትዮጵያ ወደ ሳውዲ እንድትሄዱ የተዘረጋችለ ከሳውዲ ወደ አሜሪካ ከአሜሪካ ወደ ጃፓን ይያላችሁ ምድር ላይ እንኳን ወደምትፈልጉት አቅጣጫ መመራት እንድትችሉ ምድርን ይዘርጋውት አለ። ቢላሂ አለይኩም ኢየሱስ ምድርን ገንብቷል ዘርግቷል ምድር ሰምታችኋል? ከሰማችሁ አምሶሪን ያልሰማው ምድርን ይዘርጋው በነሱ ቋንቋ አንድዬ እግዚአብሔር ነው። በእኛ ቋንቋ አንድዬ አላህ ነው እንጂ ከዚህ አንድ አምላክ ውጪ ወላሂ አሜሪካውን ዛሬ ሃያልነች አገር ከአገር ታምሳለች ታተራምሳለች። አልহামዱሊላህ ፈጥራቻው አላልችን ምድርን ዘርግቻው አላልችን ሰማይን እኔ ማዘን አላልችን ያው ዝናብ ለያዘንም የታገሉ እንደሆነ እንሰማለን ሰውም ሊፈጥሩ የታገሉ እንደሆነ እንሰማለን አይደለም? ግን ላ ይስተቲዑን አይችሉ። ስለዚህ ወንድሞች እህቶች ረብ العالمين ባካችሁን አምላክ ወደዱት ስትወዱት ቁርአኑን መንበብ ቁርአኑን መማር والله የሚያረካ ስራ ሱቅ እናንተ አሁን ወደ ውጭ ሀገር ስትሄዱ ምን ፈልጋችሁ ነው ስራ ምንድነው አሁን ስራችሁ ብል ባለፈው ማን ነው ጋብቻ ማን ጎዳው የሚለው ርዕስ ውስጥ ሀረብ ነው ፒስ ነው ምን አሉ መሰላችሁ አብዛኞቻችን ወንዱም ሴቱም ገቢያቸው እኩል ነው አለ በቃ ካምፓኒ ውስጥ ነው የምንሰራው አለ አያችሁ ስራ ብላችሁ የምትሰሩት ምንድነው ሀብታምን ሀብታም ማድረግ ካምፓኒ ያለውን ግለሰብ የበለጠ ሀብታም ለማድረግ ነው የምትፈጉት ከዛ የሆነች ፍርፋሪ ሹር እያደረገ እንዲወረው ሱቅ ውስጥ ደግሞ ስራ ነው ብላችሁ ሄዳችሁ ተቀጣጣችሁ የምትሰሩ አላችሁ እስቲ የሱቅ ስራን እናስበው ሰው ቤት ሱቅ ውስጥ ተቀምጦ መስራት ዝም ብለን ካልኩሌት እናድርገው ትሄዱና ጠዋት ልብሳችሁን ለብሳችሁ ሱሪ ምንድነው ጫማ ለብሳችሁ ተኳኩላችሁ ኢጃቡን ለብሳችሁ ወንዱም ሱፉን ሱሪውን ሽክ አድርጎ ሽቶ ነፍነፍ ነስነስ አድርጎ ወደ ሱቅ ይሄዳል ይሄድና ሱቁን ከፍቶ አፉን ከፍቶ እኮ ነው የሚቀመጠው ምንድነው ያደርገው የሚገዛ ሰው እስኪመጣ ቁጭ ብሎ ይጠብቀዋል አያችሁ ስራ ቁጭ ብሎ ገዢ መጠበቅ ሲመጣ አላህ ይላከው ሪዝቅን ሲመጣ እቃ ወርዳል ይሰጣል ብር ይቀበላል ባንኩን ውስጥ አስቀምጦ ከዛ በኋላ ተመልሶ ቁጭ ይላል አያችሁ ስራ እንዴት እንደሆነ ያው ነው ስራ ነው ስራ አዎ በቃ ስራ ነው ስራ ነው ግን ስራ ነው ለውጣችኋል ስራ ነው በቃ እንቀበለው እንጂ ዝም ብላችሁ አስቡት ስራ ተብሎ ብቻ ጎሉ ብርን ማግኘት ስለሆነ እንጂ እኔ አሁን አንዲት ሴት አሁን አዲስ አበባ ውስጥ የሆነ ሱቅ ውስጥ ልብስ ቤት ሊሆን ይችላል በአሁን ሰዓት በተለይ ስራ ቀዝቅዟል ልብስ ቤት አሁን አልጋ ፈርኒቸር ቤት ታቃላችሁ አይደል አልጋ የ10,000 ብር የ20,000 ብር የ30,000 ብር የሚሸጥባቸው ፈርኒቸር ቤቶች አሉ ውድ ዕቃ የሚገዛባቸው አሁን ቦሌ ፍሬንድሺፕ ላይ ሂዱ ወላሂ ሴቶች ሻጮቹ ቆለው ነው የሚውሉት እኔ በተደጋጋሚ ሄዳለሁ ቁጭ ብለው ነው የሚውሉት በሆነ ሰዓት አንድ ሰው ይመጣል ያንን ግለሰብ ወሽመጡን ቁርጥ ያደርጉታል ብር ውጪ መርካቶ ብትመጡ 100 ብር የምትገዙትን እዛ 300 ብር አንድ ጊዜ ሰው ሲመጣ ቆርጠው ይጥሉታል እንጂ ስራቸው ቁጭሩ መዋል ነው ለኔ ማለት ነው ለኔ ቁጭሩ መዋል ነው በሐቂቃ ግን እነዚህ ግለሰቦች ስራ መስራት ካለባቸው መስራት ያለበት የእውነት ነው ምላችሁ እጅግ ትርፋማ ስራ ሱቅ ውስጥ ሶላተ ዱሃ መስገድ ሱቁ ውስጥ ቁርአን መቅራት ሱቁ ውስጥ ማንበብ ሱቁ ውስጥ የመጡ ሰዎችን ዳዕዋ ማድረግ ሱቁ ውስጥ ህይወት መዝራት እንጂ ሱቁ ቁጭ ብሎ ገዢ መጠበቅ ያ ብር ስለሚገኝበት እንጂ በጣም የሚያሳፍር ስራ ነው ግን ብር ነው ብር ስለዚህ አላህ ማለት ምድርን ዘርግቶ ምድር ገጽ ላይ ልባችሁ እንድትንቀሳቀሱ ወይም ትፈልጉበት አቅጣጫ እንድትሄዱ የዘረጋ አምላክ ነው። አላህ ምድር ላይ አሁን ቁጭ ብላችኋል። እግራችሁ ዘርግታችሁ ወንበር ላይ ቁጭ ብላችሁ ይሄ ለፍላፊ ኡስታዝ ምንድን ነው የሚለው እያላችሁ ተገርማችሁ ቁጭ ብላችሁ የተቀመጣችሁበትን ምድር የገነባው አላህ ነው። የቆማችሁበትን ምድር የተጋደማችሁበትን ምድር የገነባው ረብል ዓለሚን ነው። ይህ አምላክ ይወዳችኋል ያዝንላችኋል ይህ አምላክ ይመግባችኋል ምግብ ከየትም አታመጡ ምግቡን ከላይ ዝናብ ያወርዳል ምድርን አብቅ ይላታል ሁለቱን የርዝቅ በሮች ቢዘጋቸው ትበላላላችሁ ልጅ እናቷን ትበላለች እናት አባሏን ትበለዋለች አላሁ ጀለ ወዓላ ግን ረሂም ነው አዛኝ ምን አደረገ ምድርን አብቂላቸው ሰማይን አዝንብላቸዋል ዘረጋ ያ ረብ እስኪ አፍቅሩት እናፍቅሩ እንውደዱ እሚለንን እንስማው ያን ጊዜ ሰው ነውናለ ወለዲ ያለ ያ ነው እኮ አላህ ማለት የቱ ነዘለ ሚነ ሰማይ ከሰማይ ያወረደ ማአን ውሃን ያወረደ አምላክ ነው ዛሬ በሃይላንድ የምትጠጡት በሆነ ነገር ቀርታችሁ በማቀዝቀዣ በማሞቅ ያደርጋችሁ የምትጠጡት ውሃ አላሁ ጀለ ወዓላ ነው ያወረደው ኢየሱስ አይደለም ኢየሱስማ ውሃ ጠምቶታል፣ ምግብ ርቦታል፣ ተቸግሯል። ዝናቡን ያወረደው አላህ ነው፣ አንድዬ ነው። ይሄ አምላክ አላሁ አክበር፣ አላሁ አክበር። አላህ ታላቅ ነው፣ እውነትም ሀያል አምላክ ነው። ይህን አምላክ ከእናንተ በፊት እኔ ልብ ውስጥ ክተተው፣ የእናንተን ለራሳችሁ ልፉ። እያደመጣችሁ ነው፣ ታገሉና አምላካችሁን ልቦቻችሁ ውስጥ ክተቱት። እኔ ግን ቅድሚያ ለራሴ ነው። አላህ ሆይ ከአንገት በላይ ስለ አንተ እያወራው ነው። አውርደ ውስጥ ወደ ታች ወለዚ ነዘለ ሚነ ሰማኢ ማአ አላህ ማለት እህቶች ከሰማይ ዝናብ ያወረደ አምላክ ነው። ዛሬ አሁን እዚያ አጠገቤ ሻይ ተፈልቶልኛል፣ ቡና ተፈልቶልኛል፣ ሁሉንም ውሃም ቀርቦልኝ ነበር። ይህ ሁሉ የውሃ ውጤት ነው። ይሄ አምላክ ነው እንግዲህ የመካ ሙሽሪኮች እሱ ነው ብለው መስክረው ወደ ተግባር ሲመጡ ቅራቅንቦን አብረው አዳብሎ አመለኩ፣ ከመስመር ወጡ። ወለዚ ነዘለ ሚነ ሰማኢ ማአን ቢቀደሪና ላያችሁ፣ ከሰማይ ዝናብን ያወረደ በልክ አለ። ቢላሂ አለይኩም እህቶቼ ሞቼ፣ ዝናብን በየቀኑ ሁሉም ሀገር ላይ ቢያዘንበው ምን ይውጠን ነበር? በመጠን በልክ ልክ ልክ፣ ክረምት ላይ የሆነ ነገር ላይ ምናምን በወቅት ባያወርደው ምን ይውጠን ነበር? ዝናብን ቢቀር ችግር ነው? ዝናብ ሁሉ ቢዘንብ ችግር ነው? ግን አላህ ነዘለ ሚነ ሰማኢ ማአን ቢቀደሪና ላያችሁ፣ በልክ ያልተዝረከረከ መጠኑን ያላለፈ ለቅጣት ሲሆን ነው አንድ ጊዜ ጎርፉ የሚለቀው። በአላህ ግን ለህይወታችሁ ዋስትና አላችሁ? ንገሩኝ እስቲ፣ ድፈሩኝ አላችሁ እንዴ? የለም። ዝናቡን ቢይዘው እየተያያችሁ ታልቋታላችሁ። ዝናቡን ዝም ብሎ ቢለቀውም እየተያያችሁ ታልቁታላችሁ። ምንም ጋራንቲ የላችሁም። ሲፈልግ ደግሞ ዝናቡንም ትቶ አታይም? ሶሪያ ውስጥ በየቀኑ ሰው ያልቃል። ኢራቅ ውስጥ በየቀኑ ሰው ያልቃል። ፍልስጤም ውስጥ በየቀኑ ሰው ያልቃል። ለምን? ሰው የመኖር ጋራንቲ የለውም። አምላክ ሲፈቅድ ብድግ ያደርጓል። በየትኛውም ሞት፣ በዱላም ተመተህ ሞትክ ሞት ነው። በመሳሪያም ተመተህ ሞትክ ሞት ነው። አይደለም እንዴ? በጎርፍም ሞትክ ሞት ነው። ለመኖር ጋራንቲ የላችሁም። በአውሮፕላን አሁን ካላችሁበት ሀገር ወደ ኢትዮጵያ ስትመጡ አውሮፕላኑ ሞተሯን ብቻ አላህ ከፈለገ እንድትሞቱ ማለት ነው፣ ሞተሯን ብቻ ጠቅ ያደርጋታል። በሚፈልገው ቋንቋ ቀጥ ይላል፣ ቁልቁል ትወርዳላችሁ፣ በቃ ዱንያን ትሰናበታላችሁ። መኪና ጠዋት አስነስታችሁ ትሄዱ፣ ከኋላ ትልቅ መኪና ይልካል። አያችሁ፣ ለመኖር ጋራንቲ የላችሁም። ይሄ ኑሮ ኑሮ እያላችሁ የምታቆለማምጡት ነገር ወላሂ ጋራንቲ የለው። ምዬ ነው የምነግራችሁ፣ ጋራንቲ የለው። ጋራንቲ ለሌለው ህይወት ግን ዛሬ አንድ ባለሀብት ጋር ብሬው እያለው እና መርካቱ አንድ ሱቅ አለኝ፣ ሶስት ሱቅ አለኝ፣ አራት ሱቅ አለኝ ምናምን ምን ያደርግልሃል ምናምን ስለው ወላሂ ከኔ አትበልጥም አለው። እኔ ያው መኪና ያለኝ በአንተ ያው ገቢና አስገብተህ ያው እያንሸራሸርከኝ ነው፣ ምንም ግን ከኔ አትበልጥም አለው። አንተ መኪና ነዳህ እንጂ እኔ ብር ከሀምሳ ከፍዬ ከአንድ ቦታ ወደ አንድ ቦታ ታክሲ ሄዳለሁ። ትንሽ ነው ብቆሙ ብቻ አንተም ትበላለህ፣ እኔ እበላለሁ። አንተም ተኛለህ፣ እኔም ተኛለሁ። አንተም ሚስት አለህ፣ እኔም ሚስት አለኝ። መኪና ስለ ነዳ ብቻ ትለያለህ እንጂ ከእኔ ምንድን ነው የምትለየው አልኩ። ወላሂ መልስ አልነበረው። ይሄ ነው እንግዲህ ኑሮ ማለት። እናንተ ራሳችሁ አታውቁትም። ኑሮ ማለት ማለት ነው፣ ግራ ገብቷችኋል። መብላት መጠጣት ነው፣ ልጅ መውለድ ነው፣ ምንም አልገባችሁ። ስለዚህ ወንድሞቼ ከሰባት ሰማይ ከሰማይ ላይ ዝናብ አወርዶ ህይወት የሰጣችሁ አምላክ ሲፈልግ ባወረደው ውሃ ትን ብሏችሁ ዱንያ እንድትለቁ ያደርጋችኋል። ይኸው ፍላጎታችን ኑሮ ራሱ እየኖረብን ነው አለው። ደብሮታል፣ ያስታውቃል። ፍላጎታችን ግራ ገብቶታል። አላህ ግዜ ፍላጎታችን። ፍላጎት ግን ጀነት ከሆነ ግን ከቁርአኑ ጋር በጣም ምን ማለት የመሰለ ልክ ለዱንያ እንደምትለፋው ቁርአኑን ለማወቅ ለአላህ ዲን ለመስራት በደንብ አስብበት። ግን አንተን ብቻ ነው እየወቀስኩ ያለሁት። እኔስ እንዴት ነኝ? ግድ የለም አንተን በተናገርኩበት ራሴንም እያሰብኩ ነው። ፈአንሸርና አለ በተንን ብሂ በሱ በልደትን መይታ ወይም ፈአንሸርና ማለት ቀሰቀስን ማለት ነው። ቀሰቀስን ምንድን ነው የቀሰቀስ ነው? ዝናብን አውርዶ የደረቀው መሬት ይንቀሳቀሳል። ብሂ ከሰባት ሰማይ በሰባት ሰማይ ቀርታ ከሰማይ ወርደው ዝናብ ምድርን ከሰከስናት በልደተ መይታ ምድርን ሳይሆን የሞተችን አገር ከሰከሰን እንድታበቀል ብጽናረክ ለእናንተ የሚያስፈልግ ቀለብ እንድትሰጥ አደረግናት ከዳሊከ ተخرجون ልክ እንደዚሁ እናንተንም ገለን እንከሰከሳና ላይ ይሄ አምላክ እንዴት ብላችሁ ነው ግን እንዴት ብለን ነው ግን አመጽን ይመረጥ ነው አስበን ነው ግን አመስለኝ በጣም ተሸውደናል الله جل وعلا አላለቀ ምን ይሄ ስለ አላህ ያልነ ስለ አላህ ቁድራ እየተናገረ ያለው አንቀጽ አላለቀ ግን እንዳይበዛባችሁ ሞርዋን ምንድነው ልጅ ይብቃ ኦኬ جزاكم الله خيرا جزاء جزاكم الله خيرا جزاء الله جل وعلا انيم كان جت بلاي بتناغركوت مسرا كلب ما منبت الله ادرغي ان انتم ايتزناناچو غرا ايتغاباچو اندسماچوت كله بقوم نغر ولقرانو لبوچاچو ملسو قرانون متافقو متاكبروا سوت الله ادرغاچو جعلني الله واياكم من الذين يستمعون القول ويتبعون احسنه وبالله التوفيق والسلام عليكم ورحمة الله وبركاته يالقباتشو نقر كالا قدمسي الالفوال من مثل الأولين يمجمرا هزبوش مسالي يمجمرا هزبوش تاريكاوي مسالي عجو قرآن لاي قدمسي الالفو تتقصوان لي سلا تتقصا ينسون تاريك من لس براتشو عيتاتشو تماروبت نميلو تقبابان تقبابان وي عليكم ابو ياسين انتنم كلب امسغنالو جزاك الله خير لمن سلطيك يتيكو دغمو بقوم نغر قرانن گلص بمكتاتله بتشال قران سايگلصو گدلهش ولو يتكتاتلو زوج لك اند محاضران يسموت ك30 دقيقه بوال يزاريو تمرت خاقلاچو بن بلو يتفال سلازي بتكرت قرانن تكتاتله اشدنا بطشن طفاي سلالكن الله جل وعلا زادك الله علما وهرسا اوقتنا يوقت كغوتنا الله يجمر له فاهلكنا اطفان اشد منهم كنسو يتنكروتن بمن دني يتنكر سيبال بطشن باياياز بكل يتنكروا حزبوش نبروا قدام مشي ينبروا زنبلاچو يعادنا يا سمود حزبوچن تاريخ اسبو سيزو يازلو لمثالي فرعونن حزب اسبوت فرعون من اين اسو نبر فرعون الكو من يالو الله وفرعون ذي الاوتاد يالو يتشكال بالبيت يدوال من مالتو نو فرعون كسو استساسب غار يميغاچو سوچن سيزاچو ايازو جيغبرتانا يتنكرن سقايو اندزاو كباد نبر ስለዚህ ከነዚህ ከመካውያን የበለጠ ሲዙ አያዛቸው የበረቱ ሰዎችን አጥፍቻለሁ ማለት فأهلكنا اطفال اشد يتنكروتن منهم كنسو يبلطه كنما كمكاويان يبلطه مناچን يبلطه بطشن አያዛቸው የበረታና يتنكروا ሰዎችን እኔ ይዤ አጥፍቻቸዋለሁ መካውያን ስሶች ናቸው ያዝኩኝ አለቀላቸው ከነሱ ይበለጡንም ስላጠፋው ነው ተግባባን ጠያቂ ጠያቂ አቡ ያስሚን شكرا بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم حياك الله جزاك الله استاذ ابو فرحان ما شاء الله الله يكمل لك يني ደሞ ጠያቄ 10ኛ ቁጥር ነው مهدن يميلو الذي جعل لكم الارض مهدن وجعل لكم فيها سبلا يا منجدن نو لعلكم تهتدون كل منجد عملتلاچو بلا سبلا ما نو تهتدون مهدننا تهتدون مهدن مندن والقباني زيتا ان شاء الله مهدن مايك تمام لو ركعت اه جزاك الله خير ፍላጎታችን ጀነት ነው ፍላጎትህ የእውነት ጀነት ከሆነ በዚሁ ቀጥልበት እማመሰግነህ ስለጠየከኝ የጠየከኝ ቁርአኑን ከልብ ስለተከታተልክ ቁርአኑን ከልብ ተከታተለህ የከበደህን በመጠየቅህ አመሰግናለሁ الله جل وعلا ورثاونك فله الذي يانو الله مالك جعل يدرج لكم لنانت الارض مدرن يدرج من مهدن من طاف يدرج لاچو نو لمن لعلكم تهتدون تغوازوبتنا ودمتفلغوبت اقطاچا لمهد تمروبت زند مدركو بايلورس كاسب فلاغوتاچ مدرنا تفطرال الله مدرن من طاف ادرغو ለምሳሌ ሰፈርክ 18 ኮልፊ አይደለም ወደ ሰበታም ሄድ ፈለክ ምትጓዘው ምንድነው በመድር ላይ ነው መጀመሪያ ምንጣፍ መህደን ምንጣፍ አድርጎልሃል ለምን ስትል ወደ ሰበታ ለመሄድ ተመራበት ዘንድ ነው ምንጣፍ ያደረኩልሃል ተግባባን መለስኩልህ ሹክራን ማይክ ፍሪ ካልገባችሁ አልገባንም ብላችሁ መልስጡኝ وانه في ام الكتاب في ام الكتاب يعني لو يعني تياكي اي سم السلام عليكم ورحمه الله العلم عند الله اونتهن اونت علم يالله الله زندنا وما اوتيتم من العلم الا قليلا ለሰው ልጅ የተሰጠው እጅግ እጅግ በጣም ትንሽ ነው። ይሄን ቁርአን ከ1400 ዓመት በፊት ገልጾታል። የሚገርምህ ግን ሳይንስ የሰው ልጅ ከተሰጠው የአእምሮ አይኪ ነው አይኪው 10% እንኳን አልተጠቀመም። ይሄ ተጠቀመው ጥቂት ሰው ነው እንደ አልበርት አንስታይን አይነት ብለው ይገልጻሉ። ስለዚህ የእውነት ነው ስምህ አልዒልሙ عند الله اوقات يالو الله زند بيچانو لذي نوكو بفكر الله منغراچون تقبلوا يمنلاچو ذات از رونج ستيتمنت تادسوا الله ابو حيدر جزاك الله خير يهونو هونو گن الا علم عند الله اوقات الله زند نو بتككل سمهن ودجوالو ليلو اوكي እሽ ታርሟል አብሽር ሌላው ጥያቄ ስለጠየከኝ አንተንም ከልብ አመሰግናለሁ እንዳልኩ የጠየከው ቁርአን ገልጸህ ቁርአኑን ለመረዳት ካለ ፍላጎት የተነሳ ስለተከታተልክ ብቻ ነው ይሄ ስሜት ቁርአን ለማወቅ ያለ ጉጉት ሐቂቃ ነው ማለት ከኔ ምስጋናም በላይ انالله لا يضيع اجر المحسنين በጎሰሪዎችን الله ወራታቸውን አይበላ ስለዚህ ቁርአን ገልጸህ በፍቅር ስለተከታተልከኝ እኔ አመሰግናለሁ አትጠራጠር ኢኽላስ ይኑርህ እንጂ رب العالمين ወራታውን ይከፍላል شكرا لك وانه يذكر المجمره والكتاب المبين ብሎ ነበር በግልጽ ቁርአን ብዬ ነግራችኋለሁ አለ ይሄ ግልጽ ቁርአን ማለት አለ وانه እሱ ኮ ዛሬ በእጃችሁ ላይ የሚገኘው ግልጽ ቁርአን ቃል في ام الكتاب በመጽሐፍቶች በመጽሐፍት እናት ውስጥ ነበር ام الكتاب ከምን አንግለው ዛሬ ይቅርታ ቀደም ሲል ዛ ላይ ሰፍረው ነበር ስለዚህ ይሄም ቁርአን ኡሙ ልኪታብ ውስጥ ነበርና ከዛ ተመዞ መጥቶ ነው ለእናንተ እንደመመሪያነት ሰጣችሁ ነው ማለት ብሶ የቁርአን ደግሞ ምንድነው አሊ ለአሊዩን ከፈለ መጽሐፍ ነው ሐኪም ውስጡ ጥበብ የሰፈረበት ነው አለ ስለዚህ ቁርአን ኡሙ ልኪታብ ለህወ المحፉዝን ኡሙ ልኪታብ ብሎ ይጠራል በተደጋጋሚ የእውነትም ኡሙ ልኪታብ የሁን ሁሉ ነገር ጽንሰ ሐሳብ ከሐስከ በይዘፈ اللوح والمحفوظ له سلاذي هلو نقر زورو زورو سواء بزو سبو تشالوت سلاذي أننا علموش أم الكتاب نتش يزي يقرآن النات نتشالو فاتحة ستالوت سلاسة جز قرآن وست يسفروت انصح السابوتشن تقنال لا درقا يزالج لمثالي الحمد لله رب العالمين ستلو زاري يتمارنو انتمرت مولو الزي قالوا سمتك ستشالالي الله سمات سماي فطروال الحمد لله مدر فطروال الحمد لله مدر زرقتوال الحمد لله من قدادر قوال الحمد لله يا شوال سلازي يقرآنو النات لج الله بتشاملك إياك نعبدو أنتم بتشامل قزالة وما لا تعجنو الشن لها اللين نبيان لها من ناكبرها اللين نودها اللين مما لها نكبلها اللين قنة لمقبات نتاقلها اللين كقالنا نتاقلها اللين سلازي إياك نعبدو مورو قرآن نوكل هسابل أم الكتاب يتبالو كزيان قلنا لكن لازيه إتلا ينقروش إيه سيامي لستاتش إتلا علاكم لحوال محفوظا قرآن أم الكتاب لا تراه كار رساو مالتنا حديث ملاي على استوسم ولمو تشغن لحو اي تفهم لما نيام ولمو تشغن لحو المحفوظ ام الكتاب نو ذكرت القران لا هو اللي سفروا له الناس غن لحو المحفوظ له بلو فسروت معناته سلازي سيامو تشغر له لفاتيام ستوال للحو المحفوظ مستوال اني ليلى نغير بيست بزو يكبد ايمسلني سلاج ذاك الله خير كتردهن ألاك العلم عند الله نورد قبطوها السلام عليكم عليكم خليل خليل يميلو خليل الرحمن البلد ورسول وداج أفكاري يكر إسو مالتنا سلزي جزاك الله خير بزو قزي تتجيك يادلش ترو تساتفو عادلش عند سمون تفت بلا شب النبر استيقاما ينورش أهونم جزاك الله خير قرآن اللي مواقب متادر جنو ترات